لعن الذين كفروا من بني إسرائيل كإسرائيل زروج نزع كهدي ونتوجنج ترجموا على لسان داود وعيسى بن مريم عليه السلام بنبي الله داود الناب مريم لجب عيسى عندبت قلت نبيات وچ رقم وچو على إن إسرائيل ويانا نيلا نعم قدي إسرائيل وچ من قديم كتفات يعمل تطبت قدي يلا قيم بنبي الله داود الناب بنبي الله عيسى قدي በጣም ግልጽ የሆነና አስከፊ ወንጀል በመፈጸማቸው ሳቢያ ሁለቱም ታላላቅ ነቢያቶች እንዲረግሟቸው አዘዘባቸውና ተረገሙ። እዚሁ ዱንያ ላይ ታዲያ ሰው ሆኖ የማያውቀው አሳፋሪ ሁኔታ ሊሆኑ ቻሉ ማለት ነው። በነቢዩላህ ዳውድ ጊዜ እንግዲህ ያንን በቅዳሜ ቀን አትስሩ የሚለውን ህግ ጥሰው ቁኑ ቂረደተን ኻሲኢን ብሎ ድንጆሮ እንዲሆኑ ያደረገበት ነው። እና ያንን እንግዲህ ነቢዩላህ ዳውድ እንዲረግሟቸው አድርጎ በሳቸው አንደበት ነው እርግመቱ የተላለፈባቸው ማለት ነው። በነቢዩላህ ኢሳ ጊዜም ደግሞ እንደዚሁ ተመሳሳይ ጥፋት በመፈጸማቸው ከርከሮዎች እንዲሆኑ ተደርገዋል ማለት ነው። እነዚህ ሁለት ነቢያቶች እንግዲህ የረገሟቸውና በዚህ ምድር ላይ ከሰውነት ወደ አውሬነት የተለወጡበት ታሪክ ከማንኛውም ህዝብ ልዩ ያደርጋቸዋል። ይህ ታዲያ እነሱ አላህ ይወደናልና ያከብረናል የሚሉትን አነጋገራቸውን ከንቱ የሚያደርግ ጥቁር ነጥብ ነው ማለት ነው። ታዲያ የነዚህን ሰዎች ፈለግ ተከትሎ እንዴት ዲናቸው ይላል ሰው? አላህ ቢወዳቸው ኑሮ በዚህ ዱንያ ላይ የዚህ አይነት ውርደት መች ፈርድባቸው ነበር ማለት ነው። እና በሁለቱም ነቢያቶች እንግዲህ የተለያዩ አሳፋሪ የሆኑ ውርደቶች ሊደርሱባቸው የቻሉት በምን መሰላችሁ? ዳሪ ከቢማ አሰው እነሱ የጌታቸውን ፍቃድ በመጣታቸውና በማመጣቸው ሳቢያ ነው። ወካኑ ያተዱን የዲኑን ድንጋጌ የሚተላለፉና ህግም የሚጥሱ በመሆናቸው ነውና ለእንዲህ አይነት እርግመት የተጋለጡት። እነዚህ አይነቶች እንግዲህ አያቶችና አባቶች እንደ ትልቅ ሰው ተቆጥረው የነሱን ፈለግ እንከተላለን ማለት የማይገባ መሆኑን ከዚህ መረዳት ይቻላል ማለት ነው። ካኑ ላይተናውራ ሙንከሪን በአጠቃላይ እስራኤላውያን መጥፎ ነገር በአካባቢያቸው በሚሰራ ጊዜ ለህብረተሰባቸው መካከል አንዱ ሌላውን አይከለክለውም ነበረ። በተፈጥሯቸው ጠማማዎችና እርጉሞች ከመሆናቸው የተነሳ በእነሱ መካከል አንድ ወንጀለኛ ተነስቶ ግለሰቡም ሆነ ቡድን የማይሆን ነገር በሚሰራበት ጊዜ ሌላው ተነስቶ ይሄ ነገር በዲን አይፈቀድም አላህን ያስቆጣል ተው ብሎ አይከለክልም ነበረ፣ ይደግፈዋል፣ ያስተባብረዋል እንጂ ማለት ነው። ፈአሉ እነሱ የሚሰሩት ከሆነው አስጠያፊና ህገወጥ ተግባር የሚከላከሉ አልነበሩም። አንድ መጥፎ ሲሰራ ሷሊህ እንኳ ቢሆን ያን ነገር እያየ ዝም ብሎ በትዝብት ያልፋል እንጂ ለምን እንዲመጥፎ ትሰራለህ ብሎ አይከለክለውም ማለት ነው። አንድ ሰራተኛ ሌላው ደጋፊ በመሆን ታዲያ በዛ በወንጀል እና በህገ ወጥ ስራ ላይ ተባባሪ ናቸው ማለት ነው። ለዚህ ሰባካው የታሉ እና እነዚህ እስራኤላውያን እንግዲህ ይሰሩት የነበረው ነገር ምንኛ የከፋና አስቀያሚ እንደነበረ ከዚህ መረዳት ይቻላል። እነሱ መካከል ወንጀለኞች ወንጀልን በሚሰሩ ጊዜ ሌሎቹ ደግሞ ዲነኛ ነን ብለው ለምን ወንጀል ይሰራል አላህን ለምን ታስቆጣላችሁ ብለው የሚከለክሉ አልነበሩም። የነሱ እንግዲህ ሀያቸው ይሄ ነው። ሷሊህ እንኳ የተባሉት ምናልባት ራሳቸውን ከወንጀል ይቆጥቡ እንደው እንጂ ሌላ ሲያጠፋ አይከለክሉም ነበረ፣ ሙንከርን አይቃወሙም ነበር ነው የሚለው። ተራ ከቲረን ሚንሁም እና ከነዚህ ከአይሁዶች ወይም ከበኒ እስራኤሎች ደግሞ ብዙዎቹን ታያቸዋለህ። የተወደውነ ለዚነ ከፈሩ እነዚያን ከሃዲ የሆኑት ወገኖች ወዳጅ ዘመድ ፍቅረኛ ሲያደርጉ ይላል። አሁንም ጠማማ ከመሆናቸው የተነሳ እኛ የሃይማኖት ሰዎች ነን እያሉ ሁልጊዜ እነሱ የሚያቀርቡትና የሚዛመዱት ሃይማኖት አልባ የሆነውን ከሃዲውን ክፍል ነው ማለት ነው። ለዚህ ተማ ቀደመት ለውም አንፍሶም ነፍሶቻቸው ለእነሱ ያስቀደመችላቸው ነገር ምንኛ ከፋ፣ አስተፊጡ ላሁ አለይህም አላህ በእነሱ የተቆጣባቸው መሆኑ ነውና ይላል። ማለት ምንድነው እንግዲህ እነዚህ ይሁዶች ሃይማኖታዊ እንደመሆናቸው ሁልጊዜ አለል ሐቅ ጋርና ተመሳሳይ መልክ ካለው ህዝብ ጋር ነበር ማበር ያለባቸው። እነሱ ግን የእነሱ መሰል ወይም ከነሱ የተሻሉ የሃይማኖት ሰዎች ካሉ እነዛ ዘመድ ወዳጅ ያረጓቸውም ጥላት ነው። በተቃራኒው ግንባር የሚፈጥሩትና የሚያፈቅሩት የሚመሳሰሩት ከካፊሮች ጋር ነው ሁልጊዜ። ይኸው ዛሬም እንደሚታየው ማለት ነው። በእውነቱ እንግዲህ ሃይማኖታዊ ቢሆኑ ኑሮ በሙስሊሞች ጋር ነበረ መቀራረብ የሚገባቸው። ምክንያቱም እነሱ በተውራት እንመራለን ይላሉ፣ ሙስሊሞቹ በቁርአን። ሁለቱም ኪታቦች ከአላህ የመነጩ ናቸውና ሁለቱ ህዝቦች ነበሩ መተባበርና መፋቀር ያለባቸው። የሁለቱ ግን ጠማማና እርጉሞች ከመሆናቸው የተነሳ ሙስሊሞችን ጥላት አድርገው በተቃራኒው ከሃዲዎችንና ሃይማኖት የሌላቸውን አረመኔዎችን ነው ዘመድ አድርገው የሚይዙት ነው የሚለው። ታዲያ ይሄ አድራጎታቸው ለነሱ ወደፊት የሚጠብቃቸውን እድል በጣም የከፋ እንደሚያደርገው ነው የአኼራ ድርሻቸውን ማለት ነው። እሱም ውጤቱ ምንድነው ብትሉ፣ በአጠቃላይ አንተፊት አላሁ አለይህም፣ አላህ በእነሱ የተቆጣና የተቀየማቸው መሆኑ ነው። ወዳጆችን ጥላችሁ ጥላቶችን አፈቀራችሁና አስቀደማችሁ አይደለም፣ ገደለም ተይዞላችኋል በማለት የቅጣት ቀጠሮ ይዞላችኋል ማለት ነው። ወቢአዛቢሁም ኻሊዱን፣ እና በመጨረሻም በተዘጋጀላቸው ቅጣት ውስጥ እስከ ዘላለሙ ኗሪና ዘውታሪ እንደሚሆኑ ነው ይላል። ወለው ካኑ ዩእሚኑነ ቢላሂ ወነቢይ፣ እነዚህ በኒ እስራኤሎች እነሱ እንደሚሉት በአላህና በነቢይ የሚያምኑማ ቢሆኑ ኑሮ፣ ወማ ኡንዚለ ኢለይህ፣ እንዲሁም በነቢዩ በተወረደው መመሪያ በቁርአን ቢያምኑ ኑሮ፣ መተኸዙሁም አውሊያ፣ እነዚያን የኔ ጥላት የሆኑትን ካፊሮችን ወዳጅ ዘመድ አድርገው ባልያዟቸው ነበረ። በማንኛውም ነቢይ አምነናል፣ በሙሳ አምነናል፣ በኢሳ አምነናል፣ በአላህም አምነናል ይላሉ። እንዳሉት በአላህና እሱ በላካቸው ነቢያቶች ቢያምኑማ ኑሮ ከእምነት የራቁና ተጻራሪ የሆኑ ከሃዲ ክፍሎችን እነሱ ለምን ዘመድ ወዳጅ አድርገው ይይዟቸው ነበረ? ወላኪነ ከቲረን ሚንሁም ፋሲቁን፣ ግን ከእነሱ አብዛኛዎቹ አማኞች ነን ቢሉም እንኳ ከአላህ ፍቃድ የራቁና ያፈነገጡ አመፀኞች ናቸው እንጂ እንደሚሉት አማኞች አይደሉም። አማኞችማ ቢሆኑ ኑሮ ከኔ ወዳጆች ጋር ነበር እንጂ ከጥላቶች ጋር አይወግኑም ነበረና ይላል ማለት ነው። لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم كسيسين ورهبان وأنهم لا يستكبرون وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق يقولون ربنا آمنا فاكتبنا مع الشاهدين وما لنا لا نؤمن بالله وما جاءنا من الحق ونطمر وعن يدخلنا ربنا مع القوم الصالحين فأعتابهم الله بما قالوا جنات تجري من تحتها الأنهار خالدين فيها وذلك جزاء المحسنين لتجدن أشد الناس عداوة للذين آمنوا اليهود ከሰው ሁሉ ለአማኞች በጣም በጥንካሬ የሚጠሉና የሚጻረሩ ሆነው የምታገኛቸው ይሁዶችን ነው ይላል አላህ Subhanahu Wa Ta'ala። ወለዲና አሽረኩ፣ እንደገና በተጨማሪም ደግሞ እነዛ ጣዖታውያን የሆኑ አጋሪዎችን። ወለተጅደና አቅረበሁም መወደተ ለልዲና አመኑ፣ እንደገና ለአማኞቹ በማፍቀርና በመግባባት ከሁሉም የቀረቡና የተሻሉ ሆነው የምታገኛቸው። الذين قالوا اننا نصارى انذيا انيا ክርስቲያኖች ነን የሚሉትን ወገኖች ነው ይላል። ذلك እነዚህ ክርስቲያኖቹ ከይሁዶችም ከሙሽሪኮች የተሻለ ወደ ሙእሚኖች ቀራቢ ሊሆኑ የቻሉት ምክንያቱ ምንድነው ቢባል بان منهم قسيسين ከነሱ መካከል የእንጅል አዋቂ የሆኑ ቀሳውስቶች የሃይማኖት መሪዎች አሉባቸውና ነው። ወሩባነን እንዲሁም ደግሞ ባታውያን አላህን የሚፈሩና ኢባዳን የሚያበዙ የሆኑ ክፍሎች ስላሉባቸው። ወአንሁም ላይ ተክብሩን፣ እነዚህ ከሳውስቶችና ሮባኖቹ ደግሞ የሚመሩት ቡድን ከእንደ ይሁዶቹ ሳይሆን እነሱ የማይኩራሩ በመሆናቸው ነው። ይሁዶች ሁልጊዜ ራሳቸውን ማጋነንና ሌላውን ማቋሸሽ ነው ልምዳቸው። እነዚህ ግን ከሳውስቶችና ሮባኖች የሚመሩት የክርስቲያኑ ክፍል ትሁትነትንና ግብረገብነትን አጥብቀው ስለሚያስተምሩ ከሙስሊሞቹ ጋራ የመዋደድና የመግባባት ዲላቸው የተሻለ ሆኖ አለ ነው የሚለው። እዚህም ላይ እንግዲህ አላህ Subhanahu Wa Ta'ala አዲል ማለትም ትክክለኛ ለማንም አርሎ የማያደርግ መሆኑን ያሳያል። ሁሉም ማለት ኪታቦች ስተት ያላቸው ከመሆናቸው ጋር አንዱ ከሌላው የሚሻልበትና የሚብስበትን ዘርዝሮ ማስቀመጡ ነው። ይሁዶቹ አለል ኪታብ ነን ይያሉ ከሙስሊሞቹ ጋራ በጣም የተራራቁና የተጻረሩ መሆናቸውን ሲገልጽ እንዳውም ከሙሽሪኮቹ ጋራ ደመራቸው ማለት ነው። ክርስቲያኖቹ ግን በተመሳሳይ መልኩ የሙስሊሞችን እምነት ባይቀበሉትም እንኳን በመሪዎቻቸው ትሁቶችና እንዲሁም አቢዶች ከመሆናቸው የተነሳ ወደ ሙስሊሞች ያላቸው መቀራረብና መግባባት ከነዛኞቹ በእጅጉ የተሻለ መሆኑን ገለጸ ማለት ነው። وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق إن الذين كريستيانو تشي بملكتنيا وبمحمد بكل يتوردون النا يتلاكون القرآن بميسموبت غزيه ከሱ በተረዱት እውነታ ምክንያት አይኖቻቸው በእንባ እየተሞሉ ሲገነፍሉ ታያቸዋለህ ይላል። ይሄ እንግዲህ የተባለው ሁሉም ክርስቲያኖች ታይሆኑ በአጋጣሚ በዛ ወቅት ነብያችን አለይሂ ሰላቱ ወሰለም ተከታዮቻቸውን ወደ ኢትዮጵያ ተሰደው የተወሰነ ጊዜ እንዲያሳልፉ ባዘዙበት ጊዜ በወቅቱ የነበረው አስሐመተ ነጃሺ የተባለው የኢትዮጵያ መሪ ስለ ክርስትና በደንብ ጠለቅ ብሎ የሚያቅ ነበር። አሁን እነዚህ ስደተኞች በሚሄዱ ጊዜ ተቀበላቸው። ተቀብሎ አገሩ ውስጥ እንዲኖሩ ከፈቀደላቸው በኋላ ከመካ አካባቢ የሚኖሩት ከሃዲዎችና ጣዖታውያን እነዚህን ስደተኞች ሂዳችሁ አምጡ በማለት የራሳቸውን ልዑክ ላኩ ይባላል። ነጃሺ ጋራ በንግድ ይገናኙ ነበር። በጣም ይግባቡ ስለነበረ ከወዳጃችን ዘንድ ነውና የሄዱት ሂዳችሁ ነጃሽን ጠይቃችሁ አምጡ ብለው ይልኳቸዋል። እነዚህ መልእክተኞች ሂደው ነጃሽን ከሀገራችን እንደዚህ ኮብልለው የመጡ አዲስ ሃይማኖት አለን የሚሉ ሰዎች መጥተዋልና ላንተም ለህዝብም አይበጁም አሳልፈህ ስጠን በማለት ይጠይቁታል ማለት ነው። ይህ ጊዜ እስቲ አሳልፌ ከመስጠቴ በፊት መጀመሪያ እነሱን ልጠይቃቸው በማለት ይጠራቸዋል። በሚጠሩበት ጊዜ ሷሃቦቹ በነብዩ አጎት ልጅ የሚመሩ ነበሩና በጃፈር ኢብኑ አቢ ጧሊብ መጡ። በሚመጡ ጊዜ ይሄውና እነዚህ ሀገራችሁ ሰዎች መጥተዋልና ስጠን ብለው ጠየቁኝ ምን ይሻላል ብሎ ንጉሱ ይጠይቃቸዋል። በሚጠይቃቸው ጊዜ መጀመሪያኛ ለምን እንዴት እንደመጣን ይፈቀድልን እንናገርና ከዛ በኋላ የራስዎትን ውሳኔ ይሰጣሉ አሏቸው። እሺ እንዴት ነበር አሏቸው? እኛማ እነዚህ ሰዎች ጋራ ለብዙ ዘመናት አንድ አካል አንድ አምሳል ሆነን በአንድ እምነት ያው ድንጋውንም እንጨቱንም እያመለክ እንኖር ነበር እና አላህ ፍቃዱ ሆነና ከመካከላችን በእውነተኝነቱ በታማኝነቱ በቁም ነገረኝነቱ የሚታወቅ የራሳችን ወንድማችን አላህ ሱብሃነሁ ወተዓላ ፍቃዱ ሆኖ እንደሌሎቹ ህዝቦች ነብይ ላከልን። በቋንቋችን የሚነበብም መመሪያ ከጌታ ተላከልን። በዛ መሰረት ከአላህ ሌላ ያለ ነገር ሁሉ የማይጠቅም መሆኑን አስረድቶን ያን ሁሉ ነገር እርግፍ አርገተን ለአንድ አላህ ብቻ አምልኮትን በመስጠታችን እነዚህ አብረውን የነበሩት ከሃዲዎችና ጣዖታውያን ለምን ጣዖት ታወግዛላችሁና ለአንድ አምላክ ትገዛላችሁ በማለት መቆሚያ መቀመጫ ሲያሳጡን ጊዜ ወደ እርሰዎ አገር ተሰደን ለመንጣት ተገደድ። እርሰዎ ያው ነቢያችን ታላቅና በጣም የፍትህን ሚዛን አክባሪና ጠባቂ ሃይማኖታዊ ሰው እንደሆኑ ገልጸው ስለነገሩን እርሰዎ ዘንዳ የመጣንበት ምክንያቱ ይህ ነበረ። ስለዚህ አሁን እኛ ወንጀል ፈጽመን አልመጣንም። ለራሳችን መኖር ያቅተን ጊዜ ለማሳለፍ ነው እንጂ የመጣ ነው። ወንጀል ፈጽመን እስካልመጣን ድረስ እርሰዎ አሳልፈው ለጥላት መስጠት የለበትም። ወንጀል ፈጽመዋል የሚሉ ከሆነ ይጠይቋቸውና ያጠፋነውን ነገር ያስረዱን በማለት የራሳቸውን ጥያቄ አቀረቡ። እውነት ነው አሉና ንጉሱ ወዳውኑ እና አምር ኢብኑል ዓስ ነበሩ የዛ ጊዜ የካፍሮቹ ቡድን መሪ ሆነ የሄዱት። በሉ እንዲህ ይሏቸዋልና ወንጀል ፈጽመው ከሆነ ተናገሩ ሲላቸው በእውነቱ ከሆነ ወንጀል እንኳን አልፈጸሙም። ሰው ገለና የመጣ ነው፣ ንብረት ዘርፈን ነው፣ ጸጥታ ደፍርሰን ነው፣ ምን አድርገናል ሲሏቸው ምንም ነገር እንዳላደረጉ ራሳቸው መሰከሩ ማለት ነው። እንግዲያውስ ወንጀል ፈጽመው እስካልመጡ ድረስ እኔ ስደተኞችን አሳልፌ አልሰጣችሁም ይቅርታ አድርጉልኝ በማለት ንጉሱ እንደማይሰጣቸው ገለጠላቸው። ይህ ጊዜ አምር ተናደደ። እንዴት ብዙ ገጠ በረከት መታያ ጉቦ ልከው ነበረ መኮች አስቀድመው ለበታችና ለቀራቢ ሹማምንቶች አድለው ነበረ ጉቧቸው። ንጉሱ ግን በጣም ትክክለኛ ስለነበሩ ጉቦ አይወድም ማለት ይወራላቸው ነበረና ፈርተው የሳቸውን ድርሻ ወደ ኋላ አድርገው ነበር። የበታይ ባለስልጣኖች ግን በልተዋልና ረነዝ ሰዎች ለኛ ማይወጁንም መስጠት ይሻላል ይያሉ መገፋፋትና ተጽኖ ማሳደር ጀምረው ነበር። ኋላ ንጉሱ ገባቸው ይባላል። እናንተ ተነዚህ ሰዎች ተቀበላችሁት ነገር አለ መሰለኝ፣ እኔ እነዚህን አሳልፌ መስጠት አልችልም። በልጉባችሁን መልሱላቸው፣ ፍላጎታቸውን ሳናረካ ገንዘባቸውን መበዝበዝ ስለሌለብን ጉቦ በልታችሁ ከሆነ መልሱላቸው፣ እኔ ግን እንግዶችን አልሰጥም አሉ ይባላል። ይሄ ጊዜ ተናደዱና እነ አምር በነጋታው እንደገና ሐሳባቸውን አቀናብረው ንጉሱ ጋር ለማጣላት ተንኮል ሸርበው መጡ ይባላል። እና ሲመጡ ምን አደረጉ? እነዚህ ሰዎች እኮ እኛ ነገሩን በደንብ አልገለጽንለትም እንጂ የኛንም እምነት ረግጠው ነው የመጡት፣ የርሰውንም እምነት አልተቀበሉ፣ ቀስ በቀስ እነሱ አያርፉምና የርሰውን ህዝብ ያበላሹበታል ብለን ነው በማለት ዘመድ መስለው ቀረቡ ማለት ነው። ከዛ ቀጠል አደረጉና ደግሞ ከዚህም በላይ የሚያሳፍር ሌላ ነገር አለ አሏቸው። ምንድነው እሱ? እርሶ ኢየሱስንና ማርያምን በጣም እንደሚያከብሩና እንደሚወዱ ነው ምናቀዋል። እነዚህ ሰዎች ግን እነዚህን እርሶ የሚያከብሩአቸውንና የሚወዷቸውን ሰዎች በጣም አዋርደውና ዝቅ አድርገው ነው የሚመለከቱት ይላሉ። ይሄ ግዜ ንጉሱ በጣም ደነገጡ ይባላል። እንደ ለኢየሱስና ለማርያም ማክብሮት የማይሰጡ ከሆኑ እነተም እነዛ አረመኔዎች መሆን አለባቸው አሉና ወዳውኑ ተናደው ጥሩልኝ አሉ። በሁለተኛው ዙር ተጠርተው መጡ እና ስለ ኢየሱስና ስለ ማርያም ምንድነው የምትሉት? ነብያችሁ ምን አስተምሯችኋል? በማለት ጠየቃቸው። የዛ ግዜ እንግዲህ ቀሳውስቱ በጣም አብዛኛ ምሁሮች ዙሪያውን በንጉሱ ዙሪያ ከበው ነበር ይባላል። ይሄ ግዜ አጣቂኝ ውስጥ ገቡ። እንግዲህ እነሱ ምናልባት እንግዲህ ክርስቲያኑ ዓለም እንደሚያምነው ኢየሱስ የጌታ ልጅ ነው ወይም ጌታ ነው የሚል ነገር ከተናገሩ ኩፍር ውስጥ ሊገቡ ነው። ሽርክ ነው ይሄ አነጋገር፣ በእስልምና ተቀባይነት የለውም። እሱማ ባሪያ ነው እንደማንኛውም ሰው ነው ካሉ ደግሞ እኛ ጌታ የምናረገውን ሰው ነው ካላችሁማ እናንተ ጥላቶች ናችሁ ብሎ ንጉሱ ደግሞ አሳልፎ ይሰጠናል ብለው ሰጉ። ሁለቱን ነገር እንግዲህ አጣቂ ሆነባቸውና መጀመሪያ ተወያዩ። ምን ይሻለናል? ስለዚህ ስለ ማርያምና ስለ ኢሳ ስንጠየቅ ምን እንበል ብለው ከተወያዩ በኋላ በመጨረሻ ወሰኑ። እነቱን እንናገራለን፣ ከዛ በኋላ የሆነው ይሁን። ያ አላህ Subhanahu Wa Ta'ala ስለነሱ የነገረን ነገር አለ፣ እሱም በሚገባና ተረዳውና ንጉሱ ከዛ በኋላ የሆነ ይሁን ብለው ወስነው ገቡና በመሪያቸው በጃፈር አማካይነት ጥያቄው ሲቀርብላቸው መልሱን ሰጡ። ስለነዚህ ሰዎች እኛ የምንለው ከራሳችን የምናወጣው ሐሳብ ሳይሆን አላህ ከሰማይ ያወረደው መመሪያ አለ። እንደገና ነብዩም ይሄንን አብራርተውና ተንትነው ነግረውናልና በመመሪያችን የተዘገበውን ነገር እንነግረዋለን አሉ። ይሻምብቡልኝ። ስለዚህ እንዳውም ይወረድ ያለ ማለት ነው አሉ። አረ ባይገርመው በሴትዮዋ ስም የምትጠራ ምዕራፍ አለች ሱረቱ መርየም የምትባል በማለት ሱረቱ መርየምን አቀረቡ ማለት ነው። የዛ ጊዜ አንብብልኝ ሲላቸው ደግነቱ የዛ ጊዜ ንጉሱና በዛ አካባቢ የነበሩት ባለስልጣናት አብዛኛዎቹ የአረበኛ ቋንቋ ይሰሙ ነበር። ያው እንግዲህ በዚህ በቀይ ባህር አማካይነት አረቦች ጋራ ግንኙነት ስለነበራቸው የአረበኛ በሚገባ ይሰሙ ነበር ይባላል። በዛ ጊዜ የነበሩት ኢትዮጵያውያን ዛሬ የዋሊት ጉዞ ሆነና እንደገና ወደ ድንቁርና ሄደን ነው አረበኛ ጋራ ልንራራቅ የቻልነው ማለት ነው። ይህ ጊዜ እንግዲህ ጃፈር በጣም መረዋ ድምጽ ነበራቸው። ደስ በሚል ድምጻቸው ሱረቱ መርየምን ተስር ጀምረው ገቡበት። ይህ ጊዜ ቀሳውስቱና ንጉሱ በዙፋናቸው ላይ እንዳሉ ተመሰጡ። በጣም እንግዲህ በስሜት ተዋጡ በሚያነብላቸው ጊዜ እና ያን በሚሰሙ ጊዜ ሁላቸውም እንባቸው ከአይናቸው እየገነፈለ በዚህ በአገጫቸው ላይ መንጠብጠብ ጀመረ። እንዳውም ኢንጂልም ገልጠው ነበረ ሳያውቁት ኪታቡን ሁሉ አራሰባቸው ይባላል እንባቸው። በዚህ መልክ እንግዲህ እያለቀሱ በሚነበበው ቁርአን በጣም ተመሰጡና ተማረኩ ነው የሚለው። እና በድምጹ ብቻ ሳይሆን መልእክቱን በሚገባ ገብቷቸዋል። ሚማአረፉ ሚነል ሐቅ ከዛ ከሚነበበው ቁርአን የተገኘውንና የተረዱትን ቁም ነገር በጣም ከግምት ውስጥ በማስገባት ሰውነታቸው ተማርኮና ተመስጦ ሲያለቅሱ ታያቸው ነበር ይላል። ወዳውንም የቁሉነ ረበና አመና ይሄንን ያወረድከው ይሆን ከጌታ እኛ በዚህ ባወረድከው መመሪያ እኛ ማምነናል በማለት የእምነት ቃላቸውን ሰጡ ማለት ነው። ፈክቱብና ማአሻሂዲን እና እነዚህ ቀደም ብለው የተቀበሉት ሰዎች በአለፉት የነብይ ህዝቦች ሁሉ የመልቂያማ ይመሰክሩባቸዋል ተብሏልና እኛንም ከነሱ ጋር አቀላቅለህ ባለፉት ህዝቦች ላይ ከሚመሰክሩት ወገኖች አድርገን በማለት ጌታቸውን ከሙስሊሞቹ አባል እንዲያደርጋቸው ተማጸኑና ለመኑት ይላል። እና በዚህ መሰረት እንግዲህ ንጉሱ በቁርአኑ በሚገባ ከተረዱ በኋላ ወዳውኑ የእምነት ቃላቸውን አስተጋቡ። የተወሰኑትም ተከታዮች ቀሳውስቶችም እንደዚሁ አመነዋል። አብዛኛዎቹ ግን እንዴት በወሬ እናምናለን በማለት ትቢት ይዟቸው ንጉሱንና እነዛን እምነት የተናገሩትን ቀሳውስቶች መገላመጥና ማሽሟጠጥ ጀመሩ ይባላል። ከዛ በኋላ እናንተ ብትገላምጡኝም እውነቱን ካወቅኩት በኋላ እኔ ማንንም አልፈራም አለ ንጉሱ ይባላል። በዛው ቀጠሉበት። በመጨረሻ ስለ ኢሳም ስለ ማርያምም የተገለጠው ነገር በሚገባ እሳቸው ያልተሰረዘና ያልተደለዘውን ኢንጂልን አንበው ተረድተው ስለነበረ በመጨረሻ አስተያየት ሲሰጡ እንዲህ ቁራጭ ነገር ብናኝ ነገር አነሱና ከመድረኩ ላይ ከዙፋኑ በኢየሱስ በኩል የመጣው ወንጌልና አሁን የሚነበብልኝ ነገር የዚችን ያህል ቅንጣት ልዩነት የለውም በማለት ኢንጂልም ነብዩላህ ኢሳ አብዱላህ ወረሱሉ እንደሚል መሰከሩ ይባላል። እና ያንኑ የማቀውን ነገር ነው እና የደገመው ያረጋገጠው አሁን ይመጣል ተብሎ የተነገረለት ነብይ ስለሆነ አምኜበታለሁኝ በማለት ወዳውኑ የቅርብ አማካሪዎቻቸው ጋራ የእምነት ቃላቸውን ሰጡ ነው የሚለው። ከዛ ለት ጀምረው እንግዶቹም በአገሬ የምትፈልጉትን ያህል ጊዜ ተቀመጡ እንኳን እናንተን ማጥቃት ቀርቶ ባይን ግልምጫ እንደዚህ የጎዲን የሚያችሁ ካለ ህዳ ይከፍላል በማለት ክፍያ ደነገጉበት ይባላል እነሱም በሚቃወም ሰው ላይ። ከዛ በኋላ ለ15 አመታት ያህል ምንም ነገር መጥፎ ሳይደርስባቸው በጥሩ ሁኔታ ሷሃቦች እምነታቸውን ይያራመዱ ቆዩ። በመጨረሻም ያው ነቢያችን አለይሂ ሰላቱ ወሰለም መዲና ወርደው የበላይነትን ሲያገኙና ዲል መጎናጸፍ ሲጀምሩ እንደገና ተላከባቸውና ወደዚህ ተመልሰው መጡ ይባላል። እና በዚህ አጋጣሚ እንግዲህ በጊዜው የነበረው የኢትዮጵያ መሪ አስሐመት ይባል ነበር። በአማርኛም አጥያ ወይም ስጦታው ይባል ነበር። ንጉስ ወይም አጥየ ስጦታው በመባል ይታወቅ ነበር ነው የሚለው። እና አንዳንዶቹ በተለምዶ አህመድ ነጃሺ ይላሉ። ያ አህመድ የሚባለው የታሪክ ጸሐፊዎች መሰረት የሌለው ነው። አህመድ በሚባል ስያሜ አይታወቅም። ምክንያቱም በዛ ወቅት አህመድ የሚባለው አጠራር የአረበኛ ቋንቋ ነው። የአረበኛ ቋንቋ ደግሞ ሰዎች በባህላቸውና በቋንቋቸው የተለመደ ስም አልነበረምና ኋላ ጥላቶቻቸው ነው ይሄንን የለጠፉባቸው። በአህመድ ሲያምኑ ጊዜ በነብዩ መሐመድ የአህመድ ተከታይ ነው ይያሉ ተቃዋሚዎቻቸው ሲሳለቁባቸው ከዛው ተነስተው አህመድ ነጃሺ ተባለ። ያመኑበትን ሰውዬ ለመተቸት የተጠቀሙበት ነው። ግን ይሄን ታሪኩንና ምስጢሩን ያላወቁ ሰዎች አህመድ ነጃሺ ይያሉ ነው እስካሁን የሚናገሩት። ይሄ አስሐመተ ነጃሺ ነው እንጂ የሚባለው አህመድ ነጃሺ የሚባለው አነጋገር በታሪክ መጽሐፎች ተቀባይነት የለውም ተብሏል ማለት ነው። እዚህ ላይ እስካሁን ድረስ እንግዲህ ይሄ ታላቅ የሆኑ መሪ መጀመሪያው እምነቱን ተቀብለው አማኞቹን አስተናግደው ለእስልምና ታላቅ ባለውለታ መሆናቸው የማይካድ ከመሆኑ ጋራ አሁን ግን ታሪኩ ይዘቱን እየለቀቀ እሳቸው የጠሉትን ሽርክ እንደገና በታሪካቸው ላይ ሊቀጥሉት ይሞክራሉ በአካባቢ ያሉ ሰዎች። ምክንያቱም ያ መቃብራቸውን ልክ እንዳንድ የተለየ የአምልኮት ቦታ በማድረግ እየሄዱ ስለት በመታን በመሳለም እዛ አካባቢ የተለያዩ ድርጊቶችን በማከናወን ከእስልምና ጋር የማይጣጣም ተግባር ሲያራምዱ ይታያሉ ማለት ነው። ይሰውዬ ታላቅ ባለታሪክ የሆኑት ተውሂድን በመቀበላቸው ነው። እንደ ሌሎቹ ክርስቲያኖች የተለያየ እምነትን ቢያራምዱ ኑሮ የዛ አይነት ታሪክና እድል ሊኖራቸው ባልቻለ ነበር። አሁንም ታዲያ እንደዛ አይነቱ የተውሂድ ሰው የነበሩትን ሰውዬ በሳቸው መቃብር ስም ከእስልምና ጋራ የማይጣጣሙና የማይዘመዱ የተለያዩ እምነቶችና አድራጎቶችን ማራመድ የሰውየውን ታሪክ ማጉደፍና እንደገና አጣጫውን ወደ ሌላ መለወጥ ስለሚሆን ይሄ ሊታሰብበት የሚገባ ነው እንላለን። وَمَا لَنَا لَا نُؤْمِنُ بِاللَّهِ وَمَا جَاءَنَا مِنَ الْحَقِّ እና እነሱ እንግዲህ ከጃፈር አያቱን በሚሰሙበት ጊዜ ልባቸው ተነክቶ ሲያለቅሱና የእምነት ቃላቸውን ሲሰጡ ሌሎቹ ደረቆቹ ደግሞ እንዴት እንደዚህ ተሆናላችሁ በማለት ተቃውሞ አነሱባቸው። እንዱ በአካባቢ ያሉትን ወገኖችን እንኳን ሳያሳምን በተባራሪ ሰባኪ እናንተ እንዱ በቀላሉ ትሸነፋላችሁና ታምናላችሁ እንዴ? ምን ማረጋችሁ ነው? ሀገራችንን እኮ አዋረዳችኋት አሉ አፈጮሌዎቹ ተነስተው ማለት ነው። ይህ ጊዜ ምን አሉ ንጉሱና አብረዋቸው ያመኑት ለመሆኑ እኛ በኻሊቃችን በአላህ የማናምንበት ምን ምክንያት አለ አሉ። ወማ ጃአና ሚነል ሐቅ በዚህ ነብያ ማካይነት ደግሞ የመጣልንን ትክክለኛ እምነት እንደዚህ ከደረሰን በኋላ የማንቀበልና የማናምንበት ምንም ምክንያት የለም። ሌላው ነገር እንኳን ይታመንበታል እንኳን ይሄን የመሰለ ወርቅ የሆነ እንከናልባ ነገር በማለት ወዳውኑ በእምነታቸው ጸኑ ማለት ነው። ወነጥመዑ አን ይድኸለና ረቡና ማልቆሚ ሷሊሂን እኛስ ይሄንን እድል አላህ Subhanahu Wa Ta'ala ከሰጠን ተቀብለንና አምነን ይሄንን ፍቃዱን ባከበሩና አላህ Subhanahu Wa Ta'ala የወደዳቸው በሆኑ ሰዎች መካከል እንዲጨምረንና እንዲከላከለን ተስፋ እናረጋለንና ይህንን እድል እንዲሁ በዋጋ ፈዛዛ ልናሳልፈው አንሻም። ያው እሱን ቀድመው የተቀበሉት ሰዎች ሷሊሆች ናቸው፣ ጥሩ ሰዎች፣ የአላህ ባለሟሎች ናቸውና ከነዛ ከወዳጆቹና ከባለሟሎቹ ይደምረን ዘንዳ እኛ አሁንም ተቀብለነዋል በማለት ማንንም ሳይፈሩና ሳያፍሩ ገፉበት ማለት ነው። ፈአታበሁሙላህ ቢማ ቃሉ ጀናትን ተጅሪ ሚን ታህቲሃል አንሃር እና በዚህ እንግዲህ በወሰዱት አቋምና በሰጡት መግለጫ ታቢያ አላላ ከስሮቿ የተለያዩ ጅረቶች የሚፈሱባትና የሚሰራጭባት የሆነች የጀነትን ሀገር መነዳቸው ይላል። እነቱ ከልባቸው ከመሆኑ የተነሳ ወዳውኑ አላህ Subhanahu Wa Ta'ala እንደተመኛችሁ ተቀብሌ ለጀነት አድርጋቸዋለሁኝ የሚል መግለጫ አላከላቸው ማለት ነው። خالدين فيها እና በጀነት ዓለምም ለዘላለም ኗሪዎች ሲሆኑ ይገቡባታል። ይቺ የዱንያ ስልጣንና ማዕረግ ያንዲ ሰሞን አበባ ናት። እና እናንተ በእነዚህ ባንዲ ሰሞን አበባ ተታላችሁ ለምን ታምናላችሁ ብትሏቸው እነሱ ግን እውነቱን አግኝተውት ከወዳጆቹ ጋራ ይደምረን እንጂ ካሁን በኋላ ከእውነቱ ወደ ኋላ እንመለስም ስላሉ በዚህ እንግዲህ የቆራጥ አቋማቸው ሳቢያ እኔ ጌታቸው ተቀብልያቸው በዚህም በእምነታቸውና በድርጊታቸው ሰበብ ዘላለማዊ ጀነትን ለነሱ አዘጋጅቼላቸዋለሁ እና ይህች ጀነት ለነሱ ዘላለማዊ መኖሪያና መዘውተሪያ እንደምትሆንላቸው ነው በማለት እንዳውም እምነታቸውን ከመቀበልም አልፎ ለጀነት የተዘጋጁ መሆናቸውን አረጋግጠላቸው ማለት ነው። ወዳሊክ ጀዛኡል ሙህሲኒን እና እነዚህ ሰዎች እንግዲህ አላህ Subhanahu Wa Ta'ala በእነዚህ ስደተኞች አማካይነት በሰጣቸው ዲል በሚገባ በመጠቀማቸው አላህ ዘንዳ በጎ አድራጊዎች ተብለው ታወቁና የነዚህ የበጎ አድራጊዎች ምንዳ ይሄንን ይመስላል። አንድ ሰሞን የኔን እንግዶች ተቀብለው በማስተናገዳቸውና መልእክቴን በመቀበላቸው እኔ ደግሞ ለዘላለም ጀነት አብቅቻቸዋለሁኝ ይላል ወዳጃቸው ማለት ነው። والذين كفروا وكذبوا بآياتنا أولئك أصحاب الجحيم والذين كفروا الذين ደግሞ የካዱት ይላል። እንግዲህ ከዛው ከቤተ መንግስት ሰዎች የተወሰኑት ንጉሱ ጋራ ሲያምኑ የሌሎቹ ደግሞ እንዴት እናምናለን በማለት እንዳውም እነሱንም ለምን አመናችሁ በማለት ወዳውኑ ተቃውሞ ያነሱ ከሃዲዎች ነበሩና ስለነሱ አያይዞ ሊገልጽ ነው ማለት ነው። እነዚያ ደግሞ እውነቱ ሲገለጽላቸው እንደገና ክህደቱን የመረጡትና ወከደቡ በአያቲና በተነበቡላቸው የቁርአን አንቀጾቻችን ያስተባበሉት ሁላኢካ አስሃቡል ጀሂም እነዚህ ደግሞ አውቀጠፎች ከመሆናቸው የተነሳ አንድ ጊዜ ከነደደችና ከጋመች መጥፊያና መብረጃ የሌላት የጀሃነም ሲኦል ሰለባ እንደሚደረጉ ነው በማለት ዛተባቸው ማለት ነው። እና እንግዲህ የሂዳያ ጉዳይ አንድ መድረክ ላይ እነዛኞቹ በቅንነት ለመልካም ድል ሲበቁ እነዚህኞቹ ደግሞ ራሳቸው መካር ሳይበቃቸው እነዛን ለምን አመናችሁ ብለው በመውቀስና በመቃወማቸው ለእንዲህ አይነት አስከፊ ውጤት ተዳረጉ ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala በነጃሽና በአካባቢው የነበሩት መሪዎች እስልምናን በምን መልክ እንደተቀበሉትና ለምን ውጤት እንደበቁ በዚህ አጋጣሚ ከታሪክ ተዘገበላት ለኢትዮጵያ ማለት ነው። የሚያሳዝነው ግን ብቅ ብሎ ድርግም ያለድል መሆኑ ኢትዮጵያ በአለም ደረጃ ለመጀመሪያ ጊዜ ገና መዲና እንኳን ሳይገባ እስልምና ከመካ በህዱ ሷሃቦች አማካይነት ለዚህ አይነት ውጤት ስትበቃ በመሪ ደረጃ በመጨረሻ ግን እንደገና ዛሬ ያለችበትን ሁኔታ ስንመለከትና ስናገናዝበው የዓለም ጅራት ሆና መገኘቷ በጣም አሳፋሪ ነው ያሰኛል ማለት ነው። يا ايها الذين امنوا لا تحرموا طيبات ما احل الله لكم ولا تعتدوا ان الله لا يحب المعتدين وكلوا مما رزقكم الله حلالا طيبا واتقوا الله الذي انتم به مؤمنون يا ايها الذين امنوا ان انت بالله بجتاچونا بمبتو يامناچو وزنوچ ሆይ لا تحرموا طيبات ما احل الله لكم አላህ ለእናንተ የፈቀደላችሁን ጣፋጭ ነገር በራሳችሁ ላይ እርም አድርጋችሁ አትከልክሩ። ወላ ተዕተዱ የዲኑን ድንጋጌም አትተላለፉ። ኢነላህ ላ ይሁቡል ሙዕተዲን አላህ ድንበሮችን የሚተላለፉትን ሰዎች አይወዳቸውምና ይላል። ማለት ምንድነው እንግዲህ አንዳንድ ሰዎች በጃሂልያ እንደለመዱት አላህ Subhanahu Wa Ta'ala የከለከለውን ነገር ይዳፈሩ ነበር እንደገና ደግሞ የፈቀደውን ነገር እንደተከለከለ ያደርጉ ነበርና ሙስሊም ከሆናችሁ እንደ ሙስሊምነታችሁ አላህ ያዘዘውን ነገር መጠቀም የከለከለውን መከልከል እንጂ እንደገና በግል ስሜታችሁና በልምዳችሁ አላህ Subhanahu Wa Ta'ala የፈቀደላችሁን ነገር እናንተ በራሳችሁ ላይ እርም ማረግ የለባችሁም አላችሁ ማለት ነው። እና ሙስሊም ማለት ለአላህ ፍቃድ ተገዥ ማለት ነው እንጂ ከግል ስሜቱ ጋር ከሄደ አንድ ሰው ሙስሊም ሊሆን አይችልም። ይሄ የመጣበት ምክንያቱ ከሷሃቦቹ መካከል አንዳንዶቹ በጣም እንግዲህ ለእምነቱ ጉጉት ያደረባቸው ነብዩ ጋር መጡና አንድ ሐሳብ አቀረቡላቸው ይባላል። እኛ ጣፋጭ ነገር በመንበላ ጊዜ ስሜታችን ያድጋል። ስሜታችን በሚያድግ ጊዜ ደግሞ ለዛ ለስጋ ስሜታችን እንትስለ ኢባዳችን ይቋረጥብናል። ለምሳሌ እንደ ስጋ እንደ ማር የመሳሰሉ ጣፋጭ ነገሮችን ስንበላ የሴት ፍላጎታችን ከፍ ይላል። የዛ ጊዜ ደግሞ ኢባዳ በማድረግ ፈንታ ለሊቱን ከሴቶች ጋራ ማደር ያስከትልብናል። ስለዚህ ለኢባዳ ጊዜያችን እንዲሰፋ ይህን ጣፋጭ የሆኑ ምግቦችን እና ስጋ የመሳሰሉትን ነገር ሐራም አድርገን ብንተው ነፍሳችን እንዳትወሳወስ በራሴ ላይ ሐራም ያርጋለሁ ብዬ እንደ መሐላ ብወስን እንዴት ነው በዲኑ ይከለከላልን የሚል ጥያቄ አቅርበውላቸው ነበር የተወሰኑ ግለሰቦች ማለት ነው። እንዳውም በአንዳንዶቹ አባባል በራሳቸው ዝም ብለው ግምት ምንም አይደለ ኢባዳ ብለን ነው ብለው ነብዩንም ሳያማክሩ በራሳቸው ላይ ውሳኔ ያሳለፉም ነበሩ። እና ተሰባስበው አንድ ቦታ ሄዱና የነብዩን ባለቤቶች ጠየቁ ይባላል። ነቢያችን አለይሂ ሰላቱ ወሰለም ለሊት እንዴት ነው የሚሰሩት ኢባዳ ምን ያህል ያደርጋሉ ሲሏቸው አንድ አፍታ ያርፋሉ፣ ተነስተው ደግሞ አንድ አፍታ ኢባዳ ያረጉና ሲደክማቸው ደግሞ ያርፋሉ ሲሏቸው እሳቸውም ያለፈውንም የሚመጣውንም ወንጀል ምራ ያለው ስላላቸው የነንስ ባያረጉ ምን አለባቸው እኛ ግን በሙሉ በወንጀል የተዘፈቅነንና በአብዛኛውን ለሊት ስንሰግድ ማደር አለብን። በመሆኑም ነፍሳችን እንግዲህ እንዳትዳከም እኔ ብዙ ጊዜ ጣፋጭ ነገር ነውና የምትወደው ነፍሴ እሱ ሐራም ይሁንብኝ በማለት አንዱ ስጋ እና ማርን የመሳሰሉ ነገሮች ላለመብላት ወሰነ። ሌላው ደግሞ እኔ ደግሞ ከሴት ጋራ ኑሮ አልፈልግም ከዛሬ ጀምሬ ከሴት ግንኙነት አላደርግም በማለት ማለ ይባላል። ሌላው ደግሞ እኔ ደግሞ ለሊት የሚባል ነገር አልተኛም ተነጭራሽ አለ። ሌላው ደግሞ እኔ ሁሉ ጊዜ ጦማለሁ አመት ስታመት አለና ይሄንን ውሳኔ አሳልፈው ተበታተኑ ይባላል። ወዳውኑ ጥቆማ ደረሳቸው ለነብዩ አለይሂ ሰላም። ስብሰባ ጠሩና ከናንተ መካከል እነሱ ራሳቸው ህግ የሚያወጡ ሰዎች ተገኝተዋል እና እኔ ያላህ መልእክተኛ መሐከላቸው ተቀምጬ ቁርአን እየወረደ እንደገና የራሳቸው ሸሪዓ የሚደነግጉ ሰዎች ካሉ እነዚህ እንግዲህ ከኛ የበለጡ እና የተሻሉ ሆነዋል ማለት ነው። እኔ ከናንተ የበለጠ አላህን አቀዋለሁ ከናንተም የበለጠ እፈራዋለሁኝ። ከመሆኑም ጋራ አላህ የሰጠኝን ጣፋጭ ነገር እጠቀማለሁ መገባለሁኝ። ሴትም ያው አንድ ሳይሆን በሁለት ሶስት በርካታ ሴቶች አስተዳድራለሁኝ። ለሊቱንም ተኛለሁኝ ስነቃም ሰግዳለሁኝ። ከቀናቶችም ደግሞ የተወሰኑትን ጾማለሁ የተወሰኑትን አፈጥራለሁኝ እንጂ እንደዚህ ግትር ያለ ነገር እኔ ተቀባይ በእኔ በኩል ተቀባይነት የለውም በማለት ስተታቸውን አስረዷቸው ማለት ነው። እና ይሄንን የነብዩን አባባል እንግዲህ ለማጠናከር አላህም ሱብሃነሁ ወተዓላ በዛያት ደገመው ማለት ነው። እናንተ አማኞች ነን ብላችሁ ሲያበቃ አላህ ለእናንተ መጠቀሚያ ብሎ የፈጠረላችሁን ጣፋጭ ነገር ሁሉ ለምን በራሳችሁ ላይ እርም አድርጋችሁ እድላችሁን ታጠባላችሁ? ወላ ተዕተዱ ሐላልና ሐራም በአላህ ፈቃድ ነውና መደንገግ ያለበት እናንተ ሐላሉን ነገር ወደ ሐራም በመቁጠር ድንበር አትለፉ። ኢንላላህ ላ ዩሂቡል ሙዕተዲን አላህ ድንበር የሚተላለፉትን ሰዎች አይወዳቸውምና እነሱ አላህ ዘንዳ ተወዳጅነትን ለማግኘት ነው። ግን በዛ አድራጎታችሁ እንዳውም እንኳን ትወደዱ ትጠላላችሁ በማለት አስጠነቀቃቸው ማለት ነው። ወኩሉ ሚማ ረዘቀኩሙላህ ሐላላን ጠይባ እና ካሁን ጀምራችሁ አላህ ከሰጣችሁና ከለገሳችሁ ሲሳይ ጣፋጭና የተፈቀደ መሆኑን አውቃችሁ ተጠቀሙ። ወተቁላህ አላህ ያልከለከለውን ነገር እናንተ ራሳችሁ እንደ ክልክል በማድረግ እንዳትሳሳቱ አላህን ፍሩ። الذي انتم به مؤمنون ان يا انتا امنن بتال يمتلوت الله تامناچوبت يكلكلاچون بمكلكل يفكدلاچون بمقبل انديوم دگمو يمكراچون نگر بمكتل نو انجي امننال بلاچوت يا بقى انانت يمسلاچون نگر يمتسرو كهونه امنات ليون ايچلمنا يامناچوبت انجيتا يم بتككل متفروتنا متاكبروت بفقادو ستمرو بيچا نو علاچو معناتو. لا يؤاخذكم الله باللغو في أيمانكم ولكن يؤاخذكم بما عقدتم الأيمان فكفارته إطعام 10 مساكين من أوسط ما تطعمون أهليكم أو كسوتهم أو تحرير رقبة فمن لم يجد فصيام 3 أيام ذلك كفارة أيمانكم إذا حلفتم واحفظوا أيمانكم كذلك يبين الله لكم آياته لعلكم تشكرون. لا يؤاخذكم الله باللغو في ايمانكم بما علاوچاچو ደግሞ እንዱ ሳታስቡ ድንገት በሚያመልጧችሁና ባፋችሁ ላይ በሚከሰቱት ቃላቶች አላህ አይቆጣጥራችሁምና አይዛችሁም ይላል። ولكن يؤاخذكم بما عقدتم الايمان ግን ከካለማhalla የሚቆጣጣራችሁና የሚከታተላችሁ ካለማhallaውን ከልባችሁ ወስናችሁ በተናገራችሁበት ጊዜ ብቻ ነው ይላል ፈከፋራቱ ኢጣሙ 10 መሳኪን እና ካለማhallaው በሚፈጸምበት ጊዜ ማፍረስ ካስፈለገ በሲፈርስ ማሰረጃው 10 ምስኪኖችን መመገብ ይሆናል ሚናው ሰጢማቱ ጥዒሙና አህሊኩም ለበተሰወቻችሁ ከምትመግቡት አማካይ ከሆነው ምግብ አይነት ማለት ነው እንግዲህ በጣም ውድ በሆነው ምግብ ወይም ርካሽ ውዳቂ በሆነው ሳይሆን በአማካይ አብዛኛው ህብረተሰብ የሚጠቀምበት ከሆነው ምግብ ለአስር ምስኪኖች የሚበቃ አንድ ጊዜ ምግብ አዘጋጅታችሁ ከሰጣችሁ ስለማላችሁ መከጫና ማስፈጫ ይሆናል ማለት ነው አውቂሶቱም ወይም ደግሞ ለአስር ምስኪኖች የሚበቃ አልባሳት አንዳንድ ጊዜ ከምግብ ልብስ የረከሰበት ሀገር አለ እና በልብሱ በኩል እንደሞ ይፈልጋለሁ ያለ እንደሆነ 10 ምስኪኖችን ህብረት ገላቸውን የሚሸፍንና ሊያስተግድ የሚችል ልብስ ማልበስም ሊተካው ይችላል ማለት ነው አው ተህሪሩ ረቀበቲን ወይም ደግሞ በባርነት የተያዘችን ነፍስ ነጣ በማውጣት ወጥሮ ባሪያ የሚባል እንግዲህ የምርኮኛ እንትኖች ነበሩና እነዛ በጭቁን ህይወት ላይ የሚኖሩትን ባሮች ገዝቶ ነጣ ማውጣትም ሌላኛው አማራጭ ነው ማለት ነው ተመለን የጅድ አሁን የተጠቀሱትን ሶስቱን አማራጮች ያላገኘ ሰው ፈሲያ ሙተላተቲ አያ ሶስት ቀናቶችን በመጾም ሊተካው ይችላል ማለት ነው ወይ 10 ምስኪን ለመመገብ ካልቻለ ወይም ለማልበስ ወይም አንድ ባሪያ ነጻ ለማውጣት ያልቻለ እንደሆነ ከዚያ ቀጥሎ የሚመጣው አራተኛው አማራጭ ሶስት ቀናቶችን መጾም ይሆናል ማለት ነው ዳሊ ከፋረቱ አይማኒኩም ኢዳ ሐለፍቱም ቃለ መሐላ ፈጽማችሁ በመታፈርሱ ጊዜ የመሐላዎቻችሁ ማስፈጫ ወይም ማሰረጃ ይያውን የተነገረው ይሆናል ነው የሚለው ወህፈዱ አይማነኩም ለማንኛውም መሐላዎቻችሁን ጠብቁ ማለትም መጀመሪያ በማል በማያስፈልገው ነገር አትማሉ እየቸኮላችሁ ማለት ነው ከማላችሁ በኋላ ደግሞ ለማፍረስ በሆነ ባልሆነው አትሞክሩ ካፈረሳችሁ ደግሞ ከፋራውን ወይም መቀጫውን ሳትከፍሉ አትለፉ በሶስት አይነት ነው የሚጠበቀው ማለት ነው كذلك يبين الله لكم آياته ስለ ቃለ መሐላም በመለከት አንቀጾችን አላህ በዝመርክ ይገልጽላችኋል ለአለኩም ተሽኩሩን በተሰጣችሁ መመሪያ ጌታን ባለውለታ መሆኑን አውቃችሁ ታመሰግኑ ዘንድ ይላል እና በዚህ አያት ደግሞ እንግዲህ ስለ ቃለ መሐላ ነው የተደነገገው ቃለ መሐላ በእስልምና በአላህ ብቻ ነው የሚፈጸመው በአላህ ስም እንጂ ከዛ ውጪ ባለ ነገር አይማልም ነብይም ቢሆን መላእክም ቢሆን ምንም ወላጅም ቢሆን በገሌ ይሁንብኝ የሚባል ነገር የለም መንካና ሐሊፋን ፈሊህሊላ አው ሊየደር እንዳሉት ነብያችን መማል የፈለገ ሰው በአላህ ስም ይምላል ከማለ በኋላ ደግሞ ያንን መሐላውን በሆነ ባልሆነ ነገር እንዳይፈርስበት መጠበቅ ይኖርበታል ከፈረሰበት ደግሞ መቀጫውን መክፈል ይኖርበታል መቀጫዎቹ ደግሞ የአራት አማራጮች ሆነዋል ማለት ነው ከዛ በፊት ግን لا يؤاخذكم الله باللغو في ايمانكم يميلون بماس ملكت عربوچو بتلمدو قال محلا افاچو لاي بتام يبزاباچو نبر يبالا سياسبوتم سياسبوتم اندبحال هو لا والله بلا والله يلو نبر عند نغر استيقواچو ما يسلغو بوتا لاي اون والله يلار وي ايدلم والله والله ان داو زملو يقال ما داغوشا بمادرك زملو يناغروت نبر يزاك دي اندغنا مكهچا مياسكتل مهونو سياقو يدناغتالو የቋስ ቢያ አይደለም ወላሂ አልኩት አፌ ስለለመደብ ብቻ ነው እያሉ ሷቦቹ በየጊዜው ችግር ሲያጋጥማቸው ጊዜ አላህ ሩሩ በመሆኑ መጀመሪያ ቃለ መሐላው ካፋችሁ ስለወጣ ብቻ አልይዛችሁ ለመማል አስባችሁና ወስናችሁ በእቅድ የማላችሁ ጊዜ ነው እንጂ የምትጠየቁት አፉ ስለለመደብ ብቻ ዝም ብሎ የሚናገረው ያ አይነት ከፋራ አያስከትልባችሁም በማለት ማሻሻያ ሰጣቸው ማለት ነው እና የትልቅ ረህማ ነው ከመሆኑም ጋር ግን በሆነ ባልሆነ ነገር ቃለ መሐላን መልመድ አግባብ አይደለም የአላህን ስም እንደመዳፈር ስለሚሆን በሆነ ቁም ነገር ካልሆነ በስተቀር በትንሽ በትልቁ መማል ራሱ ጥሩ አይደለም መጠንቀቅ ያስፈልጋል ግን ልማድ የሆነበት ሰው ያን ልማዱን እስከሚያሻሽልና አቋሙን እስከሚያስተካክል ድረስ ሳያስበው ባፉ ቢመጣበት እስካልወሰነ ድረስ መቀጫ የማያስከትል መሆኑን ነው የገለጸልን ማለት ነው يا ايها الذين امنوا انما الخمر والميسر والانصاب والازلام رجس من عمل الشيطان فاجتنبوه لعلكم تفلحون إنما يريد الشيطان أن يوقع بينكم العداوة والبغضاء في الخمر والميسر ويصدكم عن ذكر الله وعن الصلاة فهل أنتم منتهون. وأطيعوا الله وأطيعوا الرسول واحذروا فإن توليتم فاعلموا أنما على رسولنا